رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا. صدق الله العظيم. معك فريق. بارك الله فيك أبو أنيس. انجري سورة المزمل كسمنتنيا آية نجمرالن كل جزي سمنتنيا آية سبال آية وجمرو يمج الرشاو نو كتر يمتحسبو أهون زت أنيا آية كالكو رب المشرق بله وكيلة يهنو سم زت أنيا آية يعني يا آية وكتر بمج الرشاو ميهونو بمجمر عدلن أوكي إشي يقول سبحانه وتعالى واذكر اسم ربك وتبتل إليه تبتيلا. اذكر اسم ربك معروف ولا شنو من نقوله ذكر من أحسن العبادات هو الذكر بجهاد في سبيل الله يده أنجته لتلات ستة قرط عليه تقدل عليه تقدل تقدل عليه جنزبه فرسه نفسه هتفتت مت الله هذا لا كسو يبلط ذكر نو قالو نبياچن انغري والله يا نبياچن ونت نغغر نو كسو يبلط عند سو ورق انا بر شرق انا جنزب اهل انا يفلغون صدقه بيسط بجهاد هدو بيجدل كزي كله يبلط ذكر نو قالو نبياچ صلى الله عليه وسلم اي بتام بتام يا ناددم وندموچ ቀላሉ ከሁሉ የበለጠ ዚክር ብዙ አናደርግምኛ ወነት ምላሳችን ከኛ ጋር ነው ያለው ምላሳችን እንኳን ከመንግስት ቢሆን ተውሰህ ታወጣዋለህ ገንዘብ ከፍለህ ታወጣዋለህ ቢሆን ትንሽ ደሃው ሰው ምላሱ ሊያገኘው አይችልም ሀብታሙ ብቻ ነው የሚያገኘው እንል ነበር ምላሳችን ከኛ ጋር ነው ያለው እንዲያውም በቤታችን አይደለም በሄድንበት ቦታ ከኛ ጋር ይሄዳል ምላሳችን እና የበለጠው ዒባዳ ዚክር ነው ሲባል እኛ ደግሞ በጣም በጣም በዚክር የደከመን ሰው ነን ሱብሃንአላህ አልዓዚም ምላስ 80 በመቶ ጀና የሚያስገባ ምላስ ነው 80 በመቶ ጀሃነም የሚያስገቡ ወንጀሎች በምላስ ናቸው ለምሳሌ ኩፍር የኩፍር ቃል በምላስ ነው የሚሆነው ስድብ ሐሜታ በምላስ ነው የሚሆነው أذكار لا إله إلا الله سبحان الله بحمده بصلاة استقبته مبالو هلو بملاس نمي الدرقو إذن الله سبحانه وتعالى واذكر اسم ربك لنبيات شن من ألاتشو وتبتل إليه تبتيلا تبتل إليه خاص لنبيات شنو تبتل من التبتل تبتل مالت قرد أرقه قزيه لالله استو سبحان الله العظيم وهو الاشتغال الدائم بعبادة الله تعالى طبعا التسرى ما لتعد اللم راسو بكأن يمي أدرقوت نبيات شيني دعوة سرى عبادانو سو ما استرق عبادانو سرته مبلات عبادانو الزيق من الله سبحانه وتعالى تبتل إليه تبتيلا يعني قزيهم بمولو جمكه قرته سبسبه لالله استو التبتل هو الاشتغال الدائم بعبادة الله تعالى والانقطاع لطاعته ومنه قولهم بتل فلان الحبل بتل فلان الحبل معناه ሰውየው ገመዱን ቆረጠው። ኸላስ የኔ የመጨረሻ ውሳኔ፣ የመጨረሻ እርምጃ ወሰደ፣ ቆረጠው ትላለህ። ኢዛ ቀጣዐሁ ወምራአቱን በቱል አላሁ አክበር። መርየም አልበቱል ሲሉ አልሰማችሁም እናንተ ወንድሞች? መርየም አልበቱል ያኒ ጊዜዋ በሙሉ ለአላህ የሰጠች ያኒ ከአዱንያ ተቋርጣ ወደ አኼራ ሄደች ሴት ነች። ይቺ መርየም አልበቱል ድንግል ተወልዳ ድንግል የሞተችው አንድ ወንድ እጇን ሳይነካ የሞተችው መርየም ቢንት ዕምራን ነች አልበቱል። ويقولون مريم البتول نعم وليس المراد بقوله تعالى واذكر اسم ربك وتبتل إليه تبتيلا ليس هذا معناه الانقطاع التام عن الأعمال كل سرهن تته سرهن ارقف فارقه ودى الله بيتش عبادة ارق مالت هذا اللم يهما كقرآن كحديث يقاجل ستسرات بلا ستبلا عبادة للترقة تجلم لأن هذا يتنافى مع قوله تعالى قبل ذلك كذي آية بفيد الله يالو نقرأ لذي متاستو سكوني إن لك في النهار سبحا طويلة بك أن رجم قزيان له لتسرات تشلال له يا الدنيا نقر يراس السراء لتارك تشلال له سلزي تبتل إليه تبتيلا إنما المراد التنبيه إلى أنه صلى الله عليه وسلم ينبغي له ألا يشغله السبح طويل نبياتشن بالذات لنبياتشن وهنا قر لن يامنو قن نبياتشن صلى الله عليه وسلم يك أنسرا بزوغ زياد اندي وسط الله تشو آسفل لقم إما بدعوانا تشو وين بما استاركنا تشو وين بما استمارنا وين يعني الله قاية تقنا أن يسرا نوم يسرو بك أن بلليت دمو قرت أرجو كالله جاي جناني على ما أثنو هذا معنى تبتل إليه تبتيلا. طيب يقول وعن المداومة على مراقبته سبحانه وتعالى وذكره دائما وأبدا كالله ينبياتشن لب ينبياتشن ملاس ينبياتشن بودي كالله تليتواك بتنيم አይናቸው ነው የሚተኛ እንጂ ቀልባቸው አይተኛም። ነቢያችን ሰለላሁ ዐለይሂ ወሰለም መላሳቸው ከተንቀሳቀሰ በዚክር ነው ወይም በዳዕዋ ነው እንጂ በሌላ አይንቀሳቀስም። ጭንቅላታቸው አእምሯቸው በጠለቅ ያለ ሐሳብ ቢያስቡ 24 ሰዓት እማ በአላህ ነው የሚያስቡ ወይም በጀና ናቸው የሚያስቡ ወይም በጀሃነም ነው የሚያስቡ ወይም በኡመት መሐመድ ነው የሚያስቡ። ኢዘን 24 አወርስ ነቢያችን ሰለላሁ ዐለይሂ ወሰለም بعبادة اللو يهمالت نولا نبياتشن وتبتل إليه تبتيلا. ومما لا شك فيه أن ما كان يقوم به النبي صلى الله عليه وسلم نبياتشن يمي ساروت ينبروك أن من الاشتغال بأمر الدعوة إلى وحدانية الله سبحانه وتعالى ومن تعليم الناس العلم النافع والعمل الصالح كل ذلك يتدرج تحت المواظبة على ذكر الله. يقول له ذكر نو سو تستر قال له ذكر نو يعني لمثالي يعني الله سبحانه وتعالى قال له ان لمثالي يعني دعوه ترى قال له قران تقرا له مسجد تهدا له مجالس علم تهدا له كله ذكر نو مكناتهم نغرو لله بلا هي متادرغو سلهونه كالله جاي يتغنانيه نغر نو. وعلى التفرغ لعبادته يقول سبحانه وتعالى بعدها بعد هذا رب المشرق والمغرب لا إله إلا هو فاتخذه وكيلا. قال هنا رب المشرق الله سبحانه وتعالى يمئراب يمسراك جيتانو بهت كبت بوتا جيتاو يجزي جيتاو السنو يانتم جيتا السنو يبوتام جيتا السنو. سلزي بزي سورة من عليه رب المشرق ورب المغرب. وفي سورة الرحمن يقول رب المشرقين ورب المغربين. وفي سورة المعارج يقول فلا أقسم برب المشارق والمغارب إنا لقادرون. يهلو ترجموا عندنا والنموش رب المشرق والمغرب سنل لن يانو ለእኛ ማለት ለግል ሰው ለአንድ ሰው ወይም ለአንድ አገር። አቡ አኒስ በሲያትል ነው ያለው አይደለም? መሽሪቅ ወመቅሪብ ነው ያለው። መሻሪቅ ወመቅሪብ የለውም። አቡ አኒስ መሻሪቅ ወመቃሪብ የለውም። መሽሪቅ አለው፣ ምክንያቱም ጠዋት ፀሐይ የምትወጣበት በሲያትል ከተማ አንድ ነው። ሰዓቱ ይቀያየር እንጂ አንድ ነው። ማታ ፀሐይ የምትጠልቅበት አንድ ነው። እሺ፣ ላኪን በሌላ አገር ከሄድን ግን የጆርዳን ፀሐይ የምትወጣበት ሌላ ጊዜ ነው። አሁን በእኛ 9 ክሎክ አለ። በእናንተ ስንት እንዳለ አላቅም። በአሜሪካ 8 ሰዓት ወደ ኋላ ነው። ስለዚህ ፀሐይ በእናንተ ሌላ ጉድ አላት፣ በእኛ ደግሞ ሌላ ስራ አላት። ኢደን ረቡ ልመሻሪቂ ወልመጋሪቢ፣ ረቡ ልመሽሪቀይኒ ወልመግሪበይን፣ ረቡ ልመሽሪቂ ወልመግሪብ ሁሉ የምስራቅ የምዕራብ የሚያሳይ ነገር ነው። ወልመሽሪቅ ወልመግሪብ ወሽማል ወልጅኑብ ኩሉሃ ሊላሂ ሁወ ረቡሃ ኩሉሃ። ሊዛሊከ ቃለ ተዓላ ፊ ሱረት ልበቀራ ወሊላሂ ልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈተመ ወጅሁ ላህ ኢነላሀ ዋሲዑን ዓሊም። አንተ ወደ ቀኝ ብትመለከት ይህ አቅጣጫ የአላህ ነው። ወደ ግራ ብትመለከት ይህ አቅጣጫ የአላህ ነው። ወደ ሰማይ፣ ወደ ታች፣ ወደ በስተጀርባ፣ ወደ ፊት ሁሉ ረባቸው አንድ ነው። ናም ኢዘን አንተ ባለህበት ቦታ ሰላት ካልሆነ በስተቀር ሌላ ዒባዳ በሙሉ ወደዚህ ፊት አድርግ ወደዚህ ፊት አድርግ አይባልም። አልሐምዱሊላህ ሀዲ ሚን ኒዕመቲላህ ስብሓነ ወተዓላ። ፕሮቶኮል የለውም ለዒባዳ። ወደዚህ ፊትህ አድርግ፣ ጀርባህ ወደዚህ ስጥ፣ ቀኝ እጅህ ወደዚህ መሆን አለበት፣ ግራ እጅህ ወደዚህ መሆን አለበት የሚባለው የለም። ወሊላሂ አልመሽሪቁ ወልመግሪቡ ፈአይነማ ትወሉ፣ በፈለግከውን ፊትህ ብታረግ ፈተማ ዛክ ማለት ነው። ተማ ሀዛክ ያኒ አንተ ፊትህ የምትሰጡበት አቅጣጫ فثم وجه الله وجه الله مالت يا الله فيت مالت ادلم يهن اقطاچا الله يمتاغنيبت اقطاچا نو جرباه بتسطو الله يمتاغنيبت نو ود قني بتارغو الله يمتاغنيبت نو مالت نو ولذلك نحن لا نعبد اي جهه او اي شيء سوى الله انذاك انتو اندميلوت كريستيانوش يهودوچنا እነዚህ ሙሽሪኮች ምን ይላሉ? እስላሞች እኮ ለካዕባ ነው የሚገዙ ይላሉ። ሰምታችሁ አታቁም? አው ለካዕባ ነው የሚገዙ። ወለይሰ ከማ የቁሉን ዛሊክ ገይር ሙስሊሚን፣ እንደዚህ ይላሉ። ላኪን ለይሰ ቢሰሒሕ። አንድ ሙስሊም አምጥተ ለካዕባ ነው የምትሰግደው ብትል ላ ምንም ይህን የሚቀበል ሰው የለም። ጠይብ ሀዛ ከዚብ። አላሁ ረበ ኩለ ሸይ ወሁወ ረቡ ልካዕባ وهو رب كل المساجد طيب ولماذا وجهنا الله الى الكعبه انت لك طياقه نو مرسو زاري نو متاغنيولت لمن دنو بعالم يالو مسلموش بمولو ود الكعبه في تادرغاچو سجدوا عليه بسرات بيتشا نو الله سبحانه وتعالى بمانينيوم بوتا كاله ود الكعبه في تادرغه سجد عليه لمن دنو اندزي يالو هذا السؤال بهولت نجر نو يمي ملسه هولت ملسانه شي اولا الله اعلم بذلك والعلم عند الله لماذا اختار الله الكعبه ايه عندنياو نو كعبه لمن مرطه لمن مسجد النبي المرطم لمن واشنطن دي سي اي مرطم الله سبحانه وتعالى يا كريستيان بوتا سله هنا نو اندسيا اندزي ادلم مكه كو مشركوش كتما نو ينبروا نعم የመዲና የሙሽሪኮች ከተማ ነው የነበረው። በኒ እንትኑ ኢየሩሳሌም የይሁድ ከተማ ነው የነበረው። በሱ አይደለም። ለምን? ለምሳሌ ያኒ ቶሮንቶ የሙስሊሞች ቂብላ ነው ለማለት ምን ያስቸግረዋል? አላህ ሱብሃነሁ ወተዓላ እና ካዕባ ነው እንትን አለ አይደለም። መጀመሪያ ለምን ካዕባ እንደመረጠ هو يعلم صحيح مكان مقدس مكان طيب مكان مقدس لنا مكان مسلمين يدرجوا ما انه الله ادلم لمن لمن كعبه مرتي ازي لاي من لالن قف قم ازي لاي انتن يمملكت نجر ادلم الله كعبان مرتي الله كمكه አንድ ረሱል ሙሐመድ የሚባለው እንዲልክ መረጠ። ጠይብ ነቢያችን ሰለላሁ ዐለይሂ ወሰለም ለምን ለምሳሌ ከአውስትራሊያ አይመርጣቸውም? ይህ የራሱ እንትን ነው። እዚህ ላይ አንገባም። እሺ። ኢዘን አልካዕባ ቢዛት ካዕባ ብሎ አላህ ለምን እንደመረጠ ሐታ ነቢዮች ብትጠይቃቸው አይመልሱም። ይህ የአላህ ምርጫ ነው። ይህ አንደኛው ነው። ሁለተኛ ግን ትልቁ ኒዕማ ሙስሊሞቹ ወላህ አልዓዚም በማተኮር አይተውት ሰምተውት የማያውቁ ኒዕማ ካዕባ ቂብላ መሆኑ ነው። ታውቃላችሁ ለምንድን ነው? ለው ካነት ቂብለት ልሙስሊሚን አየት ጂሃ ሙስሊሚን በፈለጉት ጂሃ በፈለጉት ወገን ወይም ደግሞ አቅጣጫ ይስገዱ የሚል ቢኖር ህጉና ደንቡ የእስልምና ያ ሰላም ስንት ችግር ይገኝ ነበር። ለእኽተለፈ ልሙስሊሙን ኩለ የውም በል ኩሉ የውም ኸምሰ መራት እንለያይ ነበር። እስላሞች በሙሉ ቀን አንዱ በዚህ ነው ቅብላ የሚፈልገው ይላል፣ የሌላው ላ አገርህ ስለሆነ ነው እዚህ ነው ቅብላ የምናደርገው። የት አባት አንተ ደግሞ ጠይብ፣ አንዱ ይመጣና ምንድናችሁ እናንተ የምትሉት ቅብላ ሁሉ ጊዜ ወደ ናዝሬት ነው ቅብላ የምታደርጉት? እናንተ አክራሪዎች ናችሁ። ለምን አንድ ቀን ወደ ወሎ አታረጉትም? አትስቁም እንዴ ወንድሞች? ነገር እኮ ያስቃል ወላሂ። እንዴት ነው ዝም ብላችሁ ቂብላ ወደ አዲስ አበባ ብቻ ታደርጋላችሁ? ናአም መዲና ምን አደረገ? ፊጂ አይላንድ ትንሽ ምስኪን የሚያያት ሰው አጣ። አንዲት ፊጂ የምትባለው ትንሽ ደሴት አለች። አንድ ቀን እንኳን ወደዛ ቂብላ አትሉም? ሁሉ ጊዜ ዋሽንግተን ዲሲ፣ ቶሮንቶ ምናምን ትላላችሁ። ይህ ሁሉ በየቀኑ አምስት ጊዜ ፊትና ይመጣ ነበር። አላሁ አክበር። ወላሂ እኔ ይህ ነገር ጨለቅ ቅቤ ሳየው አንድ ትልቅ ዓለም ነው ይህን ነገር ፈርፍሮ ከውስጥ አወጣና የእስላሞች ኒዕማ የማይታወቅ እስላሞቹ የማያውቁት ኒዕማ ይህ ካዕባ ለሁሉ ሙስሊም ቂብላ ማረጉ አላህ ስብሓነ ወተዓላ አለፈ በይነ ቁሉቢና ቀልባችን በሙሉ ወደ አንድ። አሁን እኔ ልንገራችሁ አንድ ሰው በቂብላ ተከራክሮ የሚያውቃል ከሙስሊሞቹ? አንድ ከነቢያችን ሰለላሁ ዐለይሂ ወሰለም ጀምሮ እስካሁን ድረስ ቂብላው እኮ ሰለቸን ወደ ካዕባ ወደ ሌላ ለምን አይሆንም የሚባል ነገር ሰምታችሁ ታውቃላችሁ? ላ በሙሉ የሰው ልጅ ተቀበለው። ኸላስ ካዕባ ነው እንትና ላይ ኩል የውም በል ኩሉ የውም ኸምሰ መራት አንግባባን ነበር፣ ኺላፍ እናደርግ ነበር። ላሕዙ ያ እኽዋ ከይፈ ወሐደና አላህ ስብሓነ ወተዓላ ዱነ አድና ንቃሽ፣ አለምንም ክርክር ልባችን ሁሉ ወደ ቂብላ ወደ መካ አደረገው። ለም ነስማዕ ፊ አይ መካን አና ልሙስሊሙን እኽተለፉ ፊ ቂብለትህም፣ እስላሞች በቂብላ ተጣልተዋል የሚባል ሰምተን አናቅም፣ ለወደፊቱም አንሰማም። ወናሕኑ ልሙስሊሙን ለይሰ ለና ረበን ሲዋህ፣ ረባችን አንድ ነው፣ ቂብላችን አንድ ነው፣ ነቢያችን አንድ ነው። እነዚህ ሞልቲፕላይ የማይሆኑ ነገሮች ናቸው ወንድሞች። ረባችን አንድ ነው፣ ነቢያችን አንድ ነው፣ ቂብላችን አንድ ነች። ቃለ ልዑለማ ላ የንበጊ አን ንኽጢእ ፊ ልዓቂዳ ወለው ካነ የሲራን፣ በዓቂዳ ነገር በዚህ ነገር አላህ በደነገገውና አላህ በዚህ አይነት ዕበዱኝ በዚህ አይነት ተገዙኝ ያለው ነገር የሰው አእምሮ የማይገባበት ይመስለኛል ይሻላል የማይባልበት ነገር ነው ወንድሞች። እዚህ ላይ በጣም መጠንቀቅ አለብን። ይህ ነገር እንደዚህ ቢሆን ጥሩ ነበር የሚለው እውነቴ ነው ከእስልምና ሊያስወጣህ ይችላል። አላህ ለምን ቂብላ አደረገው? ምን አለበት አሁን ጀሩሳሌም ብትሆን ቂብላ እኮ ከይሁዶች እኮ ወንድማማችነት እንፈጥር ነበር። ይህ አላህ ያደረገው ቂብላ መቃወምህ ነው። ስለዚህ አልሐምዱሊላህ ልባችን ወደ ቂብላ፣ ልባችን ወደ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ልባችን ወደ አላህ ያደረገው አላህ። ኢዘን ላ የንበጊ አን ንኽጢእ ፊ ልዓቂዳ ወለው ካነ የሲረ፣ በዓቂዳ በውዱእ ትሳሳታለህ፣ ማፊ ሙሽኪላ ታስተካክለዋለህ። በዘካት በሰደቃ በሐጅ የማይሳሳት ሰው የለም። በዓቂዳ ግን በምንም ተአምር እንዳትሳሳት መሞከር አለብህ። اسمعوا مني مثلا، من ده تجنيل انقراتشو. عند الشيخ نو، عند الشيخ تلك سونو الشيخ نو، كان دائما يعني بتعم تعب انتنو كدكمو ومكسلت شو ان عندك زي الله دلم عند سو سلشت سيلو سيدكمو يا رسول الله منامن الى لا دلم مثلا الناتي تال الشلال اندزي يه بسميت يمي اوطاو نغر الله ادلم ستت بيهونم ايه اندالو سو يراسو الله اوه اباتي حبيبي انت بتنوركو الى الله ادلم اشي عندو الشيخ مين اللي نبر اندزي التعب سيسماو يا كعبة الله إلال يا كعبة الله لك نو كعبة الله نو لكن أنا قاقروا تمركتو شركة لله يا كعبة الله لمن شركوا أنا واندموج ما نقرن يال كعبة الله نو ألا وقعتشم لمن دنو يا كعبة الله قال الشرك نو بلانال كالله وجهي يعني ما ننية ترانا واندموج النداء لمن ما ننية ترانا كعبة نية ترانا الله نادى اللي ميمي تراو يا الله يهون شو كعبة اردين درس اللي ما لتكون يا كعبة الله انا اندزيه لنبرنا عند بتقام تروي هونو طالب العلم سماونا بتقام تن قوش او اندزي كففو يهنا قرسي سما انا من علي انديت نو ايه تلك شيخ نو يمتلو ستت نو كال كوت من ممكن ينكال يكوت ابنيال دمو يميلو نجر ايه سما هزم كال كو دمو يشرك قال يتناجر نو من لا رك بلو اسب اسب اسب النام سبحان الله ربنا بلبو بشنكلاتو عند طرو من قد ستو من علي هدنا يا شيخنا الو نعم اني قرآن لك ارانا انت اللي تسمعني كتساساتكو يعني أسمع قرآن عندك سلازي سمعنا يتساسات كنت نقر كالل للتارمين شخية يالو الشكرا له تمام أهون مكره جمري يقول بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل بلوش الرسات كذا قلت بسم الله الرحمن الرحيم لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا بيت هذا نعم يقول فأنت من دون قال الشيخ لإيلاف قريش وقال فليعبدوا هذا البيت عليه لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا هذا البيت بلوك التالي ألو شيخو قم ألو منو انديت هذا البيت لاله ألو طيب أنتكو يا بيت الكعبة يا كعبة الله متلو من اللبت اندي اندزي بلي بيانو انتنملو أو اري اري انتهنو ألو سلزي فليعبدوا هذا البيت الآية تقول فليعبدوا رب هذا البيت سلزي او كونو اندزي هلونا قوما لو فليعبدوا رب هذا البيت بلا لونا انت مكون اندزي نوم تلو يا كعبة الله بله كعبان كونو متراو سلو نك اسو يونا ما شاء الله انت صادق والله الحمد لله كزيها والطحين الو نعم سلزي نحن في العقيدة ونتينو لنقراتشو هوتن بتكفلم مسواتنت بتارقم يفلقو النقر بتارقم بعقيدة بكل كنت آتي من تهل ستد سايقنيه كزي ألم كموتك والله أقول لكم جنة دم التقباء من امترت أري اللم بونجل هم كوان تنش بتكتا لكن مش أرشه جنة نوم التقباء طيب قتلوا من على الله سبحانه وتعالى واصبر يا محمد ويا أمة محمد دعوة استرقوا صبري واصبر على ما يقولون لكنو دعوة ميادر قسوان دموج إبينا أدلم يميك أبوه مار ولا لا أدلم يميات أتوه دعوة بلو سيجمر تألات ندال لو موك ألبت عند عالم من إلال دعوة ميادر قسو هل قزي سلام كهوني قوداون ماكا كالبت هالو ይገባቸዋል ያነጋገር። አንድ ሰው ለአስር አመት ዳዕዋ አደረገ፣ እሺ፣ ምንም ጠላት የለውም፣ የሚጸራረው ሰው የለም፣ ኮሜንት የሚሰጥ ነገር የለም፣ ሁሉ ይወደዋል፣ ራሱ ይስመዋል፣ በቃ አንተ አንተ ይለዋል። ይህ ሰውየው ራሱን ጠርጥሮ ሁል ጊዜ ራሱን ማከክ አለበት። ምን ማለት ነው ራሱ ማከክ? ያኔ በጥሩ ሁኔታ አይደለም ያለው። ምክንያቱም አላህ ሲፈጥረን ዳዕዋ የሚያደርግ ሰው ወዳጅም ጠላትን እንዲኖረው ያስፈልጋል። ይህ ነው ደግሞ ናቹራሊ ላቡደ። ምክንያቱም አንተ እኮ ዚና ለሚወዱ ሰዎች ዚና ሐራም ነው ትላለህ፣ ሪባ ለሚወዱት ሪባ ሐራም ነው ትላቸዋለህ። ፊትዋ ተከሽፋ ለመሄድ የምትፈልገው ሴት አንተ ፊትህ እኮ ሸፍኒው ሐራም ነው ስትላት ይቆጫታል፣ አትወድም። ስለዚህ ወስቢር አላ ማ የቁሉን። ምክንያቱም ዳዕዋ የሚያደርግ መጥፎ ንግግር ሊሰማ ነው። በተቻለ መጠን ሰብር አንጥፎ ይህን ነገር እየዋጠው መሄድ አለበት። ጠይብ፣ ለምሳሌ አሁን ያለው ተመልከቱ። ሰብር አርግ ከነዛ ጠላቶችህ አናምንም ቁርአን አንወድም ብለው የሚሰድቡ የሚያሳንሱ። ሰብር ብቻ አይደለም፣ ሰብር አድርገህ ዋህጅርሁም ሀጅረን ጀሚላ፣ ያኒ ከነሱ መለየት ከፈለክ በጥሩ ሁኔታ የቁል اجعل يا محمد اعتمادك وتوكلك علي وحدي على الله سبحانه وتعالى واصبر على ما يقولون مالت اجعل يا محمد اعتمادك وتوكلك علي وحدي واصبر على ما يقوله اعداؤك في حقك من اكاذيب وخرافات يميلوت متام متفو متفو نغر عقيدانا كدين يوطا نغر بياسمو صبرارك طيب በቃ እኔ ከነሱ መለየት አለብን አሰቃዩን ካልከ ደግሞ ወህጅርሁም ሀጅረን ጀሚላ አይ ዋዕተዝልሁም ወብተዒድ አንሁም ወቃጢዕሁም ሙቃጣዓተን ሐሰና። ከነሱ መሸሽ ወይም ደግሞ ከነሱ መልቀቅ ከፈለክ ደግሞ በጥሩ ሁኔታ በቦክስ አትለያቸው፣ በበትር ጨፍጭፈህ አትለያቸው፣ ሰውን ገድለህ አትለያቸው፣ እየሰደብካቸው እያቆሻሽ አትለያቸው። ያዕኒ ሰብር ጀሚል ወሀጅሩን ጀሚል ቢሐይቱ ላ ቱቃቢል አሰይአ ቢምስሊሃ። መጥፎ ካደረጉህ መጥፎ አድርገህ ከነሱ መለየት የለብህም። ወላ ተዚድ አላ ህጅርህም ቢአን ተሱበሁም። ከነሱ ለቀ ሄደህ እንደገና ትሰድባቸዋለህ? ላ አይሆንም። አው ተርሚህም ቢልቁቡሕ ወይም ደግሞ ያ ቁብሓ ያ ኩፋር ያ ነጀሳ ያምን ያምን ያምን ብለህ ደግሞ አትለያቸው። ሱብሓነላህ አልዓዚም። ጠይብ ቃለ ልኢማም አራዚ ማ ሙለኸሱሁ ወልማዕና አነከ ለማ እተኸዝተኒ ወኪለን ይላል። አላህ ምንድ ነው የሚለው ለነቢያችን? እኔ ያንተ ወኪል ካደረከኝ እኔ ሽሩጥ አለኝ። አላህ አንተ የእኔ ወኪል ነህ ካልከኝ፣ ለምሳሌ ማንኛውም ከኛ በዚህ ሩም ያለ ነው ወኪሌ አላህ ነው አላህ ዘንድ ነው የተወከልኩ ካልክ፣ አላህ ሰብር አለኝ እንትኑ ሸርጥ አለኝ አለ። ፈስቢር አላ ማ የቁሉን። ይህ ነው ሸርጡ። ተወከልተ አለይ አዩ አትሳደብ፣ ተወከልተ አለይ አዩ እንትን በቃ አጭበርብረህ አትሂድ፣ አትምታቸው፣ ገንዘባቸው አትውሰድ፣ አትግደላቸው፣ አታቋሽሻቸው። እና በእኔ ላይ ተወኩል ካደረግ ስነ ስርዓት አድርግ። ወፈውድ አምረሁም ኢለይ፣ አንተ ብቻ ተለያቸው አይደለም፣ የእነሱ ጉዳይ ሁሉ ወደ እኔ ጣል አድርገው። ፈኢኒ ለማ ኩንቱ ወኪለን ለከ አቁሙ ቢእስላሕ አምሪክ። ለእኔ በእኔ ከጣልከው ያንተ ሸእን ያንተ ሁኔታ በሙሉ ወደ እኔ ጣል አድርገህ በአንተ ተወኪ ያለሁ ካልከኝ እኔ እንዴት አድርጌ ሁኔታህን እንደማስተካከል እኔ አውቃለሁ። በል ያንተን ጉዳይ ሳስተካክል የኩኑ አሕሰን ሚን ቅያሚከ ቢእስላሕ ነፍሲክ። ሱብሓነላህ አልዓዚም። ሀቅ እኮ ነው ይህ ነገር። ነገሩ የፈለገውን ለምሳሌ አንቺ ባልሽ አስቸገርሽ አደለም? ያ ረብ አንተ ተስማዕ ወተራ፣ እንዴት እንደሚያሰቃኝ ታያለህ። የኔ አምር የኔ ጉዳይ ሁሉ ላንተ ሰጥቻለሁ። በል ይውስላ ለአላህ ሐስቢ አላህ ወኒዕመ ልወኪል ሰይድና እብራሂም እንዳሉት በእንትኑ በአንድና አድርገው ወደዛ እሳት ሲጥሉት ራቅ ብለው ነው የጣሉት። ምክንያቱም እሳቱ ለአንድ ወር ነው የተቃጠለው። እሳቱ ሁሉ የዓለም ህዝብ መጥቶ ነው እንጨት የሚሰጥ ምን የሚሰጥ ምን የሚሰጥ ተቃጥሎ፣ አንተ አንድ ኪሎ ሜትር ርቀህ ነው እንግዲህ ኢብሊስ በጣና ኢብራሂምን በአንድ እንትን አድርጎት ወንጭፍ እንለዋለን በትግርኛ ማድር በአማርኛ ምን እንደሚባል በአማርኛ ምን ይባላል? ወንጭፍ። እኛ በትግርኛ ወንጭፍ እንለዋለን። ድንጋይ ታደርግና ወርውረህ ጣል ታደርገዋለህ። እስቲ አምጡት እስቲ አማርኛና ትግርኛ የምታውቁት ወንጭፍ ይባላል አማርኛ? አላሁ አክበር። እሺ። እና በዚህ አድርገው ነው የጣሉት አሉ ሰይድና ኢብራሂም። ተጥሎ ሲሄድ በአየር ወደዛ እሳት ሲሄድ ጅብሪል መጣውና ምን ትፈልጋለህ አለው። ምን ፈልጋለሁ ካንተ ነው አለው። ላ እኔማ ምን ላድርግልህ ከአላህ ነው እንጂ አላህማ አንተ ምን መተርጎም አስፈልገዋል። ምን እንደሚፈልግ አላህ ካንተና ከኔ በላይ ያውቃል። ሂድና ተመለስ አለው። ፈቃል ሐስቢየ አላህ ወኒዕመል ወኪል፣ የኔ ጉዳይ ሁሉ እርግፍ አድርጌ ለአላህ ሰጥቼዋለሁ፣ ጥሩ ወኪል ነው አላህ አለ። ነቢያችንም እንደዚህ አሉ። እሺ እንግዲህ ነገሩ ወደ እኔ ከጣልከው ጠላት አለህ። ያ ረቢ ጠላቴ እንደዚህ አስቸገረኝ፣ ያ ረቢ እንደዚህ ነው እንደዚህ ነው ብለህ ለአላህ ሁሉ ትቻለሁ ካልክ አላህ ደግሞ አያሳፍርህም፣ አያሳፍርህም። እሺ እስቲ አንድ ደቂቃ አንድ ጀስት ሰከንድስ